ሰይድ ኢኒ አራ አለይከ ኑራ አንተ ላይ እኔ ንጽብ ራቅ ያለሁኝ ቁርአንንና ሐዲስን የመረዳት ችሎታ በጣም ከባድ ነው ይህም ከመሆኑ የተነሳ ፈላ ቱጥፊአሃ ቢዙልመቲ ልመዓሲ ወንጀልን በመስራት ይህን ትልቁን አላህ የሰጠህን የቁርአንና የሐዲስን ችሎታን እንዳታባክን የሚል ምክር ለግሰውላቸው ነበር ማለት ነው የብኑ ዙረይጅ መዝሀብ ከመካ የቀሰሙ ሲሆን የኢማሙ ማሊክ መዝሀብ ደግሞ ሚን መንበዕሂ ሳፊ ከዛው ከኢማሙ ከራሳቸው ሙሉ ለሙሉ ለመውሰድ አላህ ስብሓነሁ ወተዓላ ተውፊቅ ሰጣቸው ለኢማሙ ሻፊዒ ረሕመቱላሂ ዓለይሂ አላህ ይዘንላቸውና ወሚን ተውፊቅ ላሂ ለሁ አይዳ አላህ ስብሓነሁ ወተዓላ ተውፊቅ ሲሰጣቸው የኢማሙ ሻፊዒን ረሒመሁላህ እናታቸውን ሙሐመድ ኢብኑ ልሐሰን አሸይባኒ የሚባለው يامام ابو حنيفه رحمه الله انغافا تماري ينبروتن وهو الذي اول من بث علم ابو حنيفه في اقطار الارض يامام ابو حنيفه استمروا درغو عالم ناتشو ارساچو امام محمد بن الحسن الشيباني رحمه الله يامام ابو حنيفه غزوف درسا ينبروت يامام الشافعي ناتا جبو ከዛም የኢማሙ አቡ ሐኒፋን ረሂመሁላህ አስተያየት እንዳለ ሙሉ ለሙሉ ከሳቸው ወሰዱ ኢማሙ ሻፊዒ ረሂመሁላህ ይሉ ነበር ብዙ ጊዜ فوالله ما صرت فقيها الا بكتب محمد بن الحسن الشيباني من اراد الفقه فليلزم اصحاب ابي حنيفه فان المعاني قد تيسر لهم بما لا يتناقروا ነበር اني فقيه هونكوت ኢማሙ محمد بن الحسن الشيباني علم يجنوا اخذت قرب عير من علم من كتب محمد بن الحسن الشيباني عند جمل انكون بصاف نورو عند جمل لتانساو يماتش ليونه نوقت كمحمد بن الحسن الشيباني وسجالهني بمالت يناغرو نبر انما باكلا بينيا بمسلموت وين باهل السنه والجماعه عقيده استساسب عند سو لا يلكماتش ايتشلم عند سو يساساتالم اونت يناغرالم لمثال امام ابو حنيفه استايت لي طرو لي نور يشلال بتقارانيو سهتاتم لي نور يشلال وحالوم مجرن اندزو امام مالكم لا يونه امام احمدم لا يشجر لي نور يشلال معناتنو ومع ذلك كذا كعراق اكبابي بممملس دمو ود مصر سيهدو سبحان الله امام الاوزاعي امام اهل مصر الاوزاعي يميبالوتن عالم يرساچون استايت እንዳለ በሙሉ ጀም አደረጉና መጨረሻ ላይ ልክ እንደ ማንኛውም አኢማ ልክ እንደ ኢማሙ አቡ ሐኒፋ ልክ እንደ ኢማሙ ሻፊዒ ልክ እንደ ኢማሙ ማሊክ የራሳቸው የሆነ ትምህርት ቤት ከፈቱ بالمعنى الاخر بل الى باب اصبح مجتهدا مستقلا لا يقلد احدا ماننم አይጠይቅم ማننم የማንንም አስተያየት አይቀበሉም وانما ياخذ المس الله عليه وسلم مباشره بقطتا كالله سبحانه وتعالى قراننا كنبي صلى الله عليه وسلم حديث استنباط ما درج يخلالو وين استقراء ما درج يخلالو استقراء بنو مالت عند مساله غرس يلاچو هو تتبوع للكليات للاخذ بالجزئيات عندكن تكيت النجر لما جيت مولو قرانن مولو حديثن استنباط ادرجو يزاچين يمساله مننت ماوطات مثال درجه الاجتهادنا ማንንም መከተል ሳይሆን የራሳቸውን ትምርት ቤትና የራሳቸውን አራ መመስረት ይቻሉ ትልቅ ዓሊም ናቸው ረሂመሁላህ طيب እርሳቸው ስለምነታቸው ምን አሉ የሚለውን እንሂድ ለማለትም አብዱላህ አልሐረቢ ጋር ሃል ይመሳሰላል እና እሳቸውና የእሳቸው ተማሪዎች ምን አይነት ነበር አቂዳቸው ልክ ቀጥታ ራሳቸው ያሉትን እንነጋገር امام الشافعي كصافواچو مصاحفوچ است واننياونا مرطو الام ميبالو مصاحفاتچو لاينو بتام يگرماچو حالكو اني اهو والله سبحان الله عند سوچ اشافعيوش ناچو منام سيلو بتام دنگتالو امام الشافعي يهني هل علم يالاچو يهني هل يسلفوچن علم قاسمو يالو راسو كان متواضعا زاهدا رحمه الله اللهم ترينا بتام متواضع نبرو قال رحمه الله منالو سيناگرو بيتو كتاب الامه ام የሚባለውን ነገር ከጻፍኩት በኋላ አረምኩት اكثر من 80 مره ጻፍኩትና ይህን መጽሐፉን ከ80 በላይ አርሚው ነበር አሉ 80 ጊዜ ሁሉ ርምት ሲሰጠው የአላህ ቃል ስላልሆነ ከአላህ ቃል ውጭ ያለ ነገር ሁሉ ሰስነን ይገኝበት እጅግ በጣም ብዙ የሆኑ ስህተቶችን አገኝበት ነበር አሉ ያ አብዱላህ አልሐረሪ ግን ምን አሉ መቃላቱ ሱንያ ፊ ከሽፍ ዶላለቲ አህመድ ኢብኑ ተይሚያ ሲናገር ፈጃአ ኪታበ ላ ጉባረ ፊሂ ወላ ንቅጠተ ዋሂዳ አንድ ነጥብ ቆሻሻ እንኳን የሌለበት የሆነ መጽሐፍ ሆኖ መጣል። አብዱላህ አልአረቢ ስለ መጽሐፉ ሲፎክር በጣም ይገርማል። አይነ ሀዛ ሚን ዛክ ይህ ሙተዋዲዕ የሆኑ ዓሊምና መየተበጀሕ ነው ቢአራኢሂም ዳዒፋ ደካማ በሆነው አስተያየታቸው እኛለን የሚሉ ሰዎች ጋር እንዴት እኩል ሊታዩ ይችላሉ? አሁን ይህን ከርዕስ ያልውጣና ኢማሙ ሻፊዒ ኡም የሚባለው መጽሐፋቸው ላይ አምስተኛው ጥራዝ ላይ 280 ላይ ሲናገሩ ምን አሉ? ሙዓዊያ ኢብኑ አልሐከም አስሱለሚ የሚባለውን ሰሐቢይ ታሪክ ጠቀሱ። ያንን ሐዲስ እሱ ከኡሁድና ከጅዋንያ በስተፊት ከነበረው ጦርነት አገልጋይ ባሪያ ነበረችኝ ብሎ ለአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የነገረላቸውንና የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አላህ የት ነው ያለው ብለው ጠይቀዋት ከአርሽ በላይ ነው ሰማይ ላይ ነው ስትላቸው የሰጧትን መልስ ሲናገሩ ምን አሉ? አምስተኛው ጥራዝ ላይ 280 ላይ ሲናገሩ حكم رسول الله صلى الله عليه وسلم قطته امام الشافعي يبالوال ነው የአላህ መልእክተኛ صلى الله عليه وسلم ውሳኔ አሳልፈዋል بإيمان الجارية የሙዓዊያ ابن الحكم السلمي አገልጋይ የነበረችውን ሴት ልጅ አማኝ ሙስሊም እንደሆነች ውሳኔ አሳልፈዋል لما أقرت أن ربها في السماء የምታምንበት አምላክ ከአላህ ጊዜ وعرفت ربها ጌታውንም ስታውቅ ጊዜ بصفته العلو والفوقية ከበላይ በመሆኑና ዕሉው በመኖሩ በማመኗ ምክንያት ሙእሚን መሆኗን አሳልፈዋል በማለት ይህ የኢማሙ الشافعي ራሳቸው አባባል ነው። እደግመዋለሁኝ ኢማሙ الشافعي رحمه الله حكم رسول الله صلى الله عليه وسلم قالوا الله سبحانه وتعالى يا الله مرتين صلى الله عليه وسلم الثاني أسألفوا بإيمان الجارية ياتي مالت يا معاوية ابن الحاكم السلمي أقل قيلت أمان مهنوان لما أقرت أن ربها في السماء مكنات من قالوا أين الله قالت الله يتنو يعلو سيلات في السماء السماء إلى أين وعلى تشاتو فمن أنا أني السماء أني ستلاتو فقال صلى الله عليه وسلم فقالت رضي الله عنها أنت رسول الله أنت يا الله ملك تنيانا أعتقها فإنها مؤمنان مؤمن سلونج نس أوطعت بمالتم لمعاوية بن الحكم سلا صلفنا الله كلاي بمهن اعتراف ستا سلا درقج أمان نج بلوات هذا قالوا أم عمستن يوت الرازلي قلت موتو سمانيا بليل أبباب الشيخ الإسلام الحكاري رحمه الله اعتقاد الإمام الشافعي يميبالو مسافة تولي عنكس عرات ليس ناقرو إمام الشافعي يالو القول في السنة التي أنا عليها أني ألهو بات من قدي ورأيت عليها الذين رأيتهم أنهم يأيهو أتشو صلفو أتشالو مثل سفيان بن عيينة سفيان بن عيينة من رجال البخاري ناتشو بخاري حديث أتشو قوات الله أتشو علمو شمتاتر عندنا أتشو ومالك إمام مالك منهم سفيان بن عيينة وغيرهما كان السمو تشالو تعلمو يالن بات من قداتين الإقرار بشهادة أن لا إله إلا الله كالله سبحانه وتعالى بتككل يمين ملك عملاك اندال اللهم مسكرنا وأن محمد رسول الله يا الله مرتيا صلى الله عليه وسلم يا الله ملك تنيا مواناتون ما رقاقتنا وأن الله على عرشه الله سبحانه وتعالى كعرش بلي مهونونم ما رقاقتنا أبو إمام الشافعي في سمائه مالت على سمائه في بمعنى على سلونج كسماء بلي لي شيخ الإسلام الحكاري اعتقاد الإمام الشافعي رحمه الله أنكز أترينو اندزه يهنو أبابال بكتبت إمام الشافعي أبابال الإمام ابن قدامى رحمه الله المغني إرسو كحنو يبار السو مصحف منارو في إثبات صفات العلو ومبارو مصحفات تولي أنكز عندمتو سمنت لي إمام الزهبي رحمه الله እንደዚሁ 40 የምትባለው ሪሳላቸው ላይ አንቀጽ 15 ላይ ይህን በማለት አቂዳቸውን በግልጽ አስተላልፈዋል። እሺ የኢማሙ الشافعي ተማሪዎች ምን አሉ? ኢማሙ الشافعي رحمه الله الذين تلقوا العلم والفقه والسنة والعقيدة عن الإمام الشافعي اكبر من تلقى الفقه والعقيدة عن الإمام الشافعي كإمام الشافعي በጣም የተማረ ከተማሪያቸው ሁሉ አንበል የሆነው ነቢይ የሆነው በጣም ቀልጣፋው ተማሪያቸው ኢማሙል ሙዘኒ የሚባለው ዓሊም ነው። وهو الذي اختصر كتابه الأم أم يميبالو مساحاتشون عصاد ترو وقت للاونا ساعت للاو سو باتشر زدينا باتشر ساعت سمتك أمن ديشي لأمو ياغرك كتو تلقو لا يصح لأحد نالا توحيد لما نمسو تككلنا توحيد اللو لبالا يشلم حتى يعلم أن الله على عرشه الله تعرش بلا يمهونون اسكن يوك درس بصفاته يعني مع صفاته كليلو تشو باراتو تشم تشمرقا سيرو اعلان النبلاء يمبالو مسحفة تشولا امام الذهبي عصره لتنيو ترازلا عرات متو زت انا عرات تقوترلاي سلا امام المزيني تاريخ سيناقيرو يهيتش قال لا يصح لأحد توحيد آلسو لما انم تككلن يا توحيد تحتيك لهون اللتاي تلم حتى يعلم أن الله على عرشه بصفاته الله كعرش بلاي مهنون اسكن يرجع درس سيرو أعلام النبلاء عصره للتنو مجلر لي أرات متوزت أنا أرات لي مالتنو يلو انجزه إمام المزيني رحمه الله من على السوس النجر شرح السنة ينبالو مصحف لي فيما يجب الإيمان به من صفات الله سنجر نبالو مصحف لي عن كالسماني علي مالتنو زيتشي رسالة علي عالين على عرشه ارسوك عرش بلاي كفيرنو بائر من خلقه كفطرانهم يتلينو بمالت تناقروا المالتنو ينجلي كإمام الشافعي رحمه الله انا كالساتشو بكتتا كتماروت تماروت متاكل عندنا مزجنو انجي يعني ان إمام البيهيك رحمه الله من اندالو ليرش علموش من اندالو بززوري علي بتعم ساعتي فجبنا المالتنو ينجلي إمام الشافعي أستساس بالناس تهيتنو أبعاك دانسار بفكه أنصار من اندهونا عاكداتشو عبد الله العرري ستباتشو فتواتشنا إمام الشافعي رحمه الله قواعد الاستنباطات من أهلن أبو الحسن رحمه الله يميبالو تدمو إرساتشو مرت عليه مراحل عندنا إمام إمام أبو الحسن الأشعاري مذهب ببوزو مرحلة لا يتجنبانو عندنا إرساتشو معتزلة نبارو بمجمري هيوتاتشو معتزلة ميهونو بتمكنات جبائي إناتاتشو ناقبتو يا معتزلة واتشو مري بزام ذهب لي جنبتو اتشو جن يعني جرن دم مايهون بمعتزلة واتشن عاكدا سايكبل وطنا محمد ابن سعيد ابن كلاب يميبارو سوييه تمرتبية تستبه مقبات يبن كلاب المذهب انا استايت تقبلو بميش الرسالة إرساتشو اندتنا قروت بتان بحثك هذا الرقوبوها لا كزو كلو عاكدا نسعانيني لا أنا معتزلي معتزلا معدل لهم ولا كلابي يا محمد بن سعيد بن كلاب المذهب على التلم وإنما أنا على طريق أهل السنة والجماعة يا أهل السنة والجماعة عاكدانو يمتكتلو المذهب المبجل الذي يعتقده الإمام أهل السنة والجماعة أحمد بن حنبل يا إمام أحمد بن حنبل عاكدا لمن مار يساتشو لما استمر ودساتشو توبة عدرقالو بلو زم عالم وإنما كتب كتابا عظيما سماه الإبانة الأصول الديانة بيتين يوم إسلامك مكتبة متجنون الإبانة الأصول الديانة يمتب المصحف صافو سمعته علي الإمام أبو الحسن علي بن إسماعيل العشعري برالو سمعته ساتشو مالتنا صافو عند الزول إلى بزوت الرازي هنا المصحف مكالة الإسلاميين واختلاف المصلين مبال المصحف إمام أحمد لنا يعالو السنة عاكدة فكتاينين بلو تناقروان ارشي ارسات شوس من عالو سلا عاكدة شوس النقر قال بعد ان استعرض الدليل العقلي والنقلي تفطراوي هونو استايتنا كالله سبحانه وتعالى ناكر سورو يمتعو التي تدل على استواء الله على عرشه الله تعرش بلاي مهونون ينيار رقاقط مهونات شون كتناقروا على منانو وهذا يدل على ان الله عز وجل على عرشه الله تعرش بلاي مهونون ينيار رقاقطنا ومالت الإبانة عن أصول الديانة عند متو هيا سمنت مسعات عند متو هيا سمنت لي عن كاس لي تناقروا البقلس مالتنا بتعمل ميقر ما تشنقر عبد القادر فاكهاني من اندالتها كالاش سلزي ستايك دكتور يوسف الفاخوري يميبال كريستيان اندزه السونو يتليفزيون بروغرامات شولي ستايك من هلا إمام أبو الحسن العشعري ينهو اللوتتو يا وهابيوتشن استايت يدقف على يميبال على سلزي من تلع على سلوت አይ ኢማሙ አህመድ በግዳድ ሲገቡ መኖር ስላልቻሉ የኢማሙ አህመድ መዝሀር ተከታዮች ይገድሉኛል ብለው ስለፈሩ እርሳቸው ጋር ለመመሳሰል በሚል ነው በማለት ተናግሯል። ይህ አባባሉ ሁለት ነገር ያመለክተናል። አንደኛ የኢማሙ አህመድና የኢማሙ አቡል ሐሰን አልአሽዓሪ የተለየ ነው ብለው አህባሾች እንደሚያምኑ በአብዱል ቃድር ፋኪሃን ያባባል ራሱ ማለት ነው። በሁለተኛ ደረጃ አሽዓሪን ከሆነ የሚከተሉት እንደዚህ አይነት ኒፋቅና ሲራዕ ዳኺሊ ውስጣዊ ግጭት ያለበትን ከላይ ሌላ ከውስጥ ሌላ መሆን የፈለገን ሰውዬ እንዴት ነው አኢማ ሊያደርጉትስ የሚችሉት? በሶስተኛ አልኢማም ኢብኑ አሳኪር ሲናገሩ ተብይኑ ኪዝቢል ሙፍተሪ ፊማ ኑሲበ ኢለ ኢማም አልአሽዓሪ ሲናገሩ ይህችን መጽሐፍ በራሳቸው ምርጫና ማንም ሳያስገድዳቸው እንደ ጻፋት ተናግረዋል። እንደውም ሌላንም ሪዋያ ተናግረዋል። ፊልአሽር አልአኺር ሚን ረመዳን የረመዳን መጨረሻ ላይ የአላህ መልክተኛ ሰለላሁ ዐለይሂ ወሰለም በህልማቸው ሶስት ጊዜ በማያታቸው ምክንያት فقال له يا علي اتبعني تفلح እኔ እንተከተለኝ አላህ ነፃ ያወጣሃል ስላሉኝ ሶስት ጊዜ በረመዳን መጨረሻ ላይ فكانت سبب الاستدراك ما في نفسي ይህ የአላህ መልክተኛ በተደጋጋሚ ማየቴ የነበርኩትን መዝሀብ በቁርአንና በሐዲስ ላይ አርብ ለማድረግ ስላሳሰበኝ ነው በሚል ተማሪያቸው ራሱ ተናግሯል። ከዛ ታዲያ ከዛሬ እንደ 50 ዓመት በፊት የተመሰረተ መዝሀብ ይህን ሁሉ እስቲድራክ ለማድረግ አይችልም፣ ሊሆን አይችልም። እሺ የአብደላህ አልሐረሪና የተከታው መዝሀብስ? ልብ በሉ እንግዲህ፣ ግን እዚህ ላይ ልብ የምትሉት ነገር ሁሉንም በየአንቀጹ ነው። ምክንያቱም አንቀጽ ባልጠቀስ ኖሮ አይ የበደላችኋቸው ነው እነዚህ ኢማም ሻፊዒም አላሉም አብደላህ አልሐረሪም አላሉም እንባል ነበር። ነገር ግን በቀጥታ ነው بين الحبشي يرى ان من يثبت استواء الله على العرش الله تعرش بلاي نو برو يمناجر اضر على الاسلام من اليهود والنصارى بقصني يتناجروا كايهودم ككريستيانم ادغنيا نو والمجوس اسات كم يعملكو سويتشنا وعبده الاوثان طاوتاتن بقص كم يعملكو سويتشم بطام ادغنيا نو ሰሪሑ አልበያን የሚባለው መጽሐፉ ላይ ይህ ሰሪሑ አልበያን የሚባለው መጽሐፍ ላይ አንቀጽ 48 ላይ ነው የጠቀሰው። ይሄንን ሰሪሑ አልበያን አንቀጽ 48 ላይ ማለት አይሁድ ይሻላል፣ ክርስቲያን ይሻላል፣ መጁስ ይሻላል፣ አበደተ አውሳን ይሻላል፣ ከማን አላህ ተዓሽ በላይ ነው የሚል የአባባሉ በሙሉ እንዳለ ሰለፎችንና የሙስሊም ቀደምቶች ሁሉ አይሁድ ይሻላል፣ ክርስቲያን ይሻላል፣ አበደ ተቆፋን ይሻላል። ይሄን አስተሳሰብና አቂዳ ይዞ የመጣ ሙስሊሞችን ለማስጨፍጨፍ ታዲያ የሙስሊም ጥላቶች ላይ በር ዘግቶ ቢማከራ ለምን ይደንቀናልኛ? ምንም አይደንቀንም። እነዚህን እንኳን ኢማሙ ሻፊዒና ከማ ራአይቱ ኢማሙ አቡል ሐሰን አልአሽዓሪ ያሉበት አቂዳ አንድ ሲሆን ማለት አበደ ተቆፋን ይሻላል ሁሉ ነገር ይላል ብሎ ነው እርሱ የሚያምነው። እንደዚሁ መናሩል ሁዳ መናሩል ሁዳ ብሎ ማለት በወራዊ የምትወጣ መጀላ ናት። ልብናን ላይ 12ኛው ማለት እንትኑ በተሰልሱል የሚወጣው ላይ 26 ላይ ከ12ቱ መጀላ 26 አንቀጽ ላይ በግልጽ ይሄን ነገር ደግሞ ተናግረውታል ማለት ነው። በጣም ይደንቃችኋል ያ ጀማዓ። በፊቅህ ዙሪያስ ላይ ምን አይነት ነው አስተሳሰብ ያላቸው እነዚህ ሰዎች? አቂዳችን ወይም ደግሞ በፉሩ ኢማሙ ሻፊዒን እንከተላለን። ግን አንድ ነገር ልንገራችሁ፣ አህባሾች ለሲዲቁ ኡማሪ ደብዳቤ ሲጽፉ መግሪብ ላይ የነበረ አንድ ሰው ነበር፣ እኛ የኢማሙ ማሊክን መዝሀብ ተከታይ ነን ብለው ደብዳቤ ጻፉለት። መዝሀብ ሙዐይን ይህ ነው የሚባል መዝሀባቸውን ኢንሻአላህ ወደፊት እንነጋገራለን ስለ አህባሾች ምን እነሱ እንነጋገር ማለት ነው። ይህ እንግዲህ የኢማሙ የነዚህ አኢማዎች አስተያየት ነው። ጠይብ አህባሽ የምትባለው አስቡድን ምንድነች? ወይስ ደግሞ አህባሽ ምንድነው? እንዴት ታሪፍ ሊደረግ ይችላል ነው። በአንደኛ ደረጃ አህባሽ የምትባለው ሂየ ጣኢፈቱን ነሻአት ፊ ሉብናን፣ ሉብናን ውስጥ የተከሰተች የተመሰረተች አንጃ ነች። ሊኢሕያኢ መዝሀቢ አህሊል ከላም የአህለል ከላሞችን አስተያየት የሞተና በሰለፎች ዘመን የተቀበረ የነበረውን የግሪክን ፍልስፍና እስልምና ውስጥ አስገብቶ ሙስሊሞችን ለማደናገር በሚል የተጨመረውንና የሞተውን ያንን ሕያው ለማድረግ የተከሰተች አንደኛ ቢሃደ ፊ ኢፍሳድል አቂዳ እያንዳንዱ ቡድን ሲመሰረት ቢሃደ ፊ ኢፍሳድል አቂዳ የሙስሊሞችን እምነትና አቂዳ ለመበረዝ ወተፍኪኪ ወሕደት ልኡማ የሙስሊሞችን አንድነት ለመበታተን በሚል ነው። ምንድን ነው አህለል ከላም ማለት? ምንድን ነው ዕልመል ከላም ማለት ከተባለ ወልዕልሙ ለዚ የብሐሱ ፊ ዛት ላህ ተዓላ ቢሙጀረድ ልዓቅል ስለ አላህ ስብሓነሁ ወተዓላ አእምሮን ብቻ እንጂ ቁርአንና ሐዲስን አይቀበልም። ለዚህም ነው ዓብዱላህ አልዓረሪ ሲፋቱ ሰላሰት ዓሸር ከአላህ ስብሓነሁ ወተዓላ ስምና ባህሪ የሚቀበለው አስራ ሶስቷን ብቻ ነው። ለምንድን ነው አስራ ሶስቱን የምንቀበል? አቅለ ተዱ የዱሉ አለይ የኛ አእምሮ በዚህ ላይ ስለሚያመላክት ነው። ሱብሓነላህ በጣም ይገርማችኋል። አዩ አቅልን አቅሉን ዩፈኪር ቢሱጡሐቲ ልአርድ መሬት ጠፍጣፋ ናት ብሎ የሚገምት አቅል ከይፈ ለሁ አየተዳረከ ኩንሃ ረብ ልዓለሚን የአላህን ስብሓነ ወተዓላ ሲፋ ለማወቅ እንዴት ይመቸዋል ለመሆኑ? እና ይህች ነች ለምንድን ነው ቢሃደ ፊ ኢፍሳድ ልዓቂዳ የሙስሊሞችን ዓቂዳ ለመበታተን እና ወተፍኪኪ ወሕደት ልኡማ የሙስሊሞችን አንድነት ለመበታተን። ይህ ትልቁ ዓላማቸው ላይ ነው። ዋነኛው አላህ ስብሓነ ወተዓላ ያዘዘበት ቢልሙራበጣና በአንድነት ወዕተሲሙ ቢሐብሊላሂ ጀሚዓን ወላ ተፈረቁ አትበታተኑ አንድ ሁኑ ብለው ያዘዙበት አላህ ስብሓነ ወተዓላ ያዘዘበትን ያንን የሚቃረኑ ናቸው። ጠይብ እነርሱ የሚሉት ምንድን ነው? እንዲያውም አንዱ በአንድ ሚዲያ ላይ ስሰማው አህባሽ የተባልንበት ምክንያት ምንድን ነው አለ፣ ከኢትዮጵያዊው ተማሪዎችና አስተማሪዎች ለማለት ነው ብሎ ተና ሲናገር ሰምቼ ነበር። አንድ ጊዜ አህባሽ የተባሉበት ምክንያት በኢስላም ቡድን ሲከሰት ስያሜ እንዴት እንደሚደረግ ሼኹል ኢስላም ኢብኑ ተይሚያ ሲናገሩ ወለቀድ ደረጀ ልሙሰኒፉነ ፊል ፊረቅ፣ የትኛውም የታሪክ ምሁር ስለ አንዲት አንጃ ሲጽፍ አንደኛ ያች አንጃ ኒስባ የምትደረገው ኢላ ሙአሲሲሃ፣ ያችን አንጃ ወደ መሰረታት ሰውዬ አውል ቢድዓቲ ለቲ ብተዳዓታ ቲልከ ልፊረቅ፣ ወይም የምትታወቅበት አይነት አንድ ቡድን ማለት ከመሀል የምትታወቅበት ከአለሱና ወልጀማዓ ለየት የሚያደርጋት አንድ ጉዳይ ይኖራል፣ ወይ ወደዛ ነው ወይም ደግሞ ወደ መስራቿ ሰውዬ ነው ኒስባ የምትደረገው። ከዛም ሼኹል ኢስላም ኢብኑ ተይሚያ ምን አሉ? መንሃጅ ሱነት ነበውያ የሚባላላቸው ፊረዲ አለ ሺዓቲ ወልቀደርያ፣ ይህ የሼኹል ኢስላም ኢብኑ ተይሚያ መጽሐፍ ነው። የሚገርማችሁ ነገር ሼኹል ኢስላም ኢብኑ ተይሚያን እነሱ ካፊር ነው የሚሉት፣ ሙጀስም ነው ሙሸቢህ ነው የሚሉት፣ ማለት የአይሁድ ተከታይም ነው ይላሉ። ነገር ግን አቡል ሐሰን አተለክነዊ የሚባለው ዓሊም ሲናገር የኢማሙ ጣሐዊ ፈዋኢዱ ልበህያ ፊ ተራጂም ልሐነፊያ የሚባለው መጽሐፍ ላይ ስለ ኢማሙ ጣሐዊ ሲያስተምር፣ እናም ሼኹል ኢስላም ኢብኑ ተይሚያ ስለ ኢማሙ ጣሐዊ ምን እንዳለ ሲናገር በተቅሪዙ ላይ ሲናገር ምን አለ? ወሆል ካቲቡ ሊመንሃጅ ሱነት ነበውያ አለ። መንሃጅ ሱነት ነበውያ የሚባለው መጽሐፍ ጸሐፊ አላቸው። ወለዚ ለም ዩሰነፍ ፊ ሀዘ ልባብ ሚስለሁ ላ ቀብለሁ ወላ ባዕድ አለ። ኢብኑ ተይሚያም በፊት ከሼኹል ኢስላም ኢብኑ ተይሚያም በኋላ መሰሉን የሚጽፍ 17 ጥራዝ ነው አላ ፊክራ የተጻፈው ይሄ የሼኹል ኢስላም ኢብኑ ተይሚያ መጽሐፍ ሲጻፍ ማለት ነው። ምን አለ እሱ ሲናገር ሁለተኛው ጥራዝ ላይ 518 አንቀጽ ላይ ሲናገር ኢነማ ጣኢፈቱ አለ ቡድን ቡድን ከተባለ እንግዲህ ምንድን ነው ኢስላም ሙስሊሞች ስንል ለይሰት ጀማዓ ፊ አዲስ አበባ አው ፊ ደሴ አው ፊ ፓኪስታን አው ፊ ሳዑዲያ ቡድን አይደለንም። ሙንዝ አን በዓሰ ላሁ ረሱለ ሰለ ላሁ ዐለይሂ ወሰለም ኢላ የውም ልቅያማ ሙስሊም ኢስላም የሚባለው ልክ እንደ ትልቅ ድንኳን ዓለምን የሚያጠቃል አድርጋችሁ ሰዱትና በዛ ውስጥ የምንኖር ሙስሊሞች ነን እኛ ኡማ ዋሒዳ ናቸው። ኢነ ሃዚሂ ኡመቱኩም ኡመቱ ዋሒዳ አለላህ ይህቺ የእናንተ ኡማ አንድ ኡማ ነው። ወአነ ረቡኩም ፈዕቡዱን እኔም ጌታችሁ ነኝ እኔም ብቻ በአምልኮት ነጥሉኝ እንደሚለው አላህ እኛ አንድ ኡማዎች ነን። ነገር ግን ጣይፋና ቡድን ከዚህ ከድንኳን ያፈነገጠች ማለት ነው። እነማ ተተመየዙ አሉ ሼኹ ኢስላም ሲናገሩ ሁለተኛው ጥራዝ ላይ 518 ላይ እነ ጣይፈተ እነማ ተተመየዙ ቡድን ቡድን መሆኗ የምትታወቀው ቢስሚ ሪጃሊሃ በመሰረታት ሰውዬ ስም ነው። ከልጀህሚየቲ ጀህም ኢብኑ ሶፍዋን የሚባለው ሰውዬ ተከታዮች ለምሳሌ ጀህምያ የሚባለው ነበር። ኹራሳን የሚባለው አካባቢ ማውራ አንህር ከነህሩ ዲጅላ በኋላ የሚኖር ሰውዬ ነበር ጀህም ኢብኑ ሶፍዋን የሚባል ከጃዲ ኢብኑ ዲርሃም ይዞ እሱ ነው አወሉ ምን ቃለ አንላህ ለይሰ አለስተአል አርሺ አላህ ተዓርሺ በላይ የለም ብሎ በመጀመሪያ ጊዜ የተናገረ ሰውዬ ነበር ይሄ ጀህም ኢብኑ ሶፍዋን። ልክ ጀህሚያ እንደሚባል ሁሉ የቡድኗ ቡድንነቷ የምትታወቀው በመሰረታት ሰውዬ ስም ነው። አው ቢናቲ አህዋሊሃ ወይም በአንዳንድ ስነ ምግባሯና በባህሪዋ ነው። ከራፊበቲ ራፊባ እንደምንል የሆኑ የተወሰኑ ሸዓዎች ሄዱና ዘይድ ብኑ አሊ ብኑ ልሑሰይን የሚባሉት የነብዩ ሰለላሁ ዐለይሂ ወሰለም የልጅ ልጅ የነበሩት ሰውዬ ዘንድ ተሰብስበው እኛ እንወድሃለን አንተ የነብዩ ሰለላሁ ዐለይሂ ወሰለም ቤተ ሰብነ ህያሩ ሲያከብሯቸው ሲወዷቸው በኋላ ማዛ ተቁሉ ፊ አቢ በክር ወዑመር የሚል ጥያቄ አቀረቡላቸው። ስለ አቡ በክርና ስለ ዑመር ምን አይነት አስተያየት አለ ሲሏቸው ሁማ ወዚራ ጀዲ የነብዩ ሰለላሁ ዐለይሂ ወሰለም ምክትሎችና ኒዕመል ወዚራው እነሱ ምን ያማሩ አላ ምንም አይነት ግንኙነት የለንም አቡ በክርና ዑመርን የምታከብር ከሆነ አሉ። ረፈቱሙኒ አላቸው እኔን ተዋችሁኝ። በዛም አባባል በባህሪያቸው ራፊባ የሚል ስያሜ ተሰጣቸው። አንድ በባህሪያቸው ይታወቃሉ አንድ በመስራቹ ስም ነው ማለት ነው። ኢቨን አህባሽ የሚባሉት እነማ ينتسبون الى الحرشي ወደ አንዱ ሰውዬ ይህች ጣይፋ ወደ መሰረታት ሰውዬ ወደ አብዱላህ አልሐረሪ ነው። በመጀመሪያ ይሄን አባባል አንቀበልም ብለው ነበር። በመጨረሻ ላይ ግን ወቀድር ተበሃቢ ተስኒያ አህባሽ እንባላለን ብለው አህባሽ ነን ብለው እዕትራፍ አድርገው ልብና ላይ በጀምዒየቱ መሻሪዕ አልኸይርያ ላይ ፈታውል አህባሽ እንደውም አሁን ዌብሳይታቸው ላይ ብትገቡ ራሱ ሳደቱል አህባሽ ይላሉ። እና አድናን አጥራበሉሲን ሁሳሙዲን ቀራቂራ እና አድናን አጥራበሉሲና ነጣሃናጂ ስብሰባ ሲያደርጉ የአህባሽ ሹማምንቶችና ሳዲያቶች ማለት በጣም የተከበሩ አውሊያኡ الرحማን የአላህ ያላቃቸው ምናምን ዛሬ ስብሰባ አላቸው በማለት ይናገራሉ። በግልጽ ኢትዮጵያ ላይ ደግሞ አህባሽ የሚባል የለም ተብሎ በሚዲያ ሲነገር ሰማን። ግን ولا يفهم من ذلك ان اتباع الحبشي هم من اهل الحبشه ኢትዮጵያዊ ናቸው እሱን የሚከተሉት ማለት አይቻልም። بل ان اتباعه من ارض لبنان ልብናንና ሊባኖስ ማለት ነው መሰል በአማርኛ وغيرها من البلدان فلا علاقه لهم بارض الحبشه ኢትዮጵያ የምትባለው ሀገር ጋር ምንም አይነት ግንኙነት የላቸውም ፈጽሞ። እንደውም እኔ እስካለ ማዕሉማ ከተራ ሰው ውስን ሰው ካልሆነ በስተቀር የአህባሽን አቂዳ የሚያምን የለም። የአህባሽን አቂዳ አህባሽ እንደመሪ በመንግስት መሪነት የተወሰኑ ሰዎች በመምጣት መሪ አለ የአህባሾቹ መሪ ኢትዮጵያ ውስጥ ሊኖሩ ይችላሉ። ግን ይህን ያክል የሚባል ኢትዮጵያ ውስጥ ተከታዩ ህብረተሰብ የነሱ ተከታይ ላይ ኖር ይችላል። ኢቨን አህባሽ የተባሉት ሀበሽዩ ሰውዬ ስለመሰረታቸው እንጂ በሌላ ነገር አይደለም ማለት ነው። የሚገርማችሁ ነገር ደግሞ ምን አሉ እኛ እንኮራበታለን ሀበሻ ጦር ሀገር ናት። ሀበሻ ኢትዮጵያ የምንወዳት የሁላችንም ሀገር ነች። የነብዩ ሰለላሁ ዐለይሂ ወሰለም ሂጅራ ያሳደገች የነብዩ ሰለላሁ ዐለይሂ ወሰለም ሙሃጅሮችን ሁሉ ጊዜ አርዱል ሂጅረተይን የተባለች በሌላ ሪዋያ አርዱስ ሽድቅ የተባለች የአላህ መልክተኛ ሰለላሁ ዐለይሂ ወሰለም ያመሰግኗት በጣም የምንደነቅባትና የምናፈቅራትና የምንወዳት ሀገራችን ነች ሀበሻ። ነገር ግን ዲናችን ሃይማኖታችን ወደ እስላም እንጂ ወደ ሀበሻ አይደለም። ስለዚህ ግን አህባሽ በመባላችን እንኮራበታለን አሉ። ግን ይሄ ሊያኮራ አይቻልም። በዲኑ አካሄድ አያኮራም። በግልጽ የሚያሳይ ነው። ምክንያቱም ወደ አይሻ ረዲየላሁ ዐንሃ መጣ ሴትየዋ በሐይድና ሐይድ ማለት የደዝ የወር አበባ በሚከሰትበት ሰዓት ሶላት ሰግዳ ላይ ጾም ትጾማለች ማለት ነው። فقالت لها عائشه من قالت احروريه انت حراء يمتبال اكبابي كوفا غير يتكستت طائفه نبر انت حراوي نشي ما قالت اجرو كو يتكبره نو اسو يغزيتش عليهو يذا اجر سوت يميادرغوتن اعتقاد نبر وهكذا ان انت وده طرو اجر انت ساب بيدرج سماچوم በውስጣችሁ የያዛችሁት ነገር ግን ጥሩና በሽተኛ ስለሆነ ያንን ነው የምናወግዘው እኛ እናንተን አህባሽ ስንላችሁ ማለት ነው። እነዚህ ናቸው አህባሽ የሚባሉት ሰዎች ማለት ነው። መጀመሪያ ከኢማሙ ሻፊዒ መዝሐብ የሚያወጣቸው በመጀመሪያ ሐደፋቸው አህለ الكلامን ኢህያ ዒልም الكلامን ኢህያ ለማድረግ ነው ሲሉ ነው። ኢማሙ ሻፊዒ رحمه الله ሲናገሩ ምን አሉ? አልኢማሙ البيهقي في الاسماء والصفات ላይ እንደተናገሩት ሑክሚ في اهل الكلام አሉ። እንደው ስለ አላህ በአእምሮ የብቻ በተጀሩድ በحث አድርጋለሁ የሚል ሰው ካለኝ ውሳኔ አይضربوا بالجريد والنعال በጫማና በተምር ቁራጭ እንዲቀጠቀጡ ነው። ወይጧፈ بهم في العشائر والقبائل በቡድንና በየህዝቦቹም ላይ ሊነገር ነው። هذا جزاء من اعرض على عن الكتاب والسنه ስለ ቁርአንና ተሐዲስ ያፈነገጠ واقبل على علم الكلام علم الكلام ለኢቅባል ያደረገ ሰው ደመወዝ ነው እንዲባል ነው የሚወስነው። سبحان الله እንደም ኢማሙ الشافعي رحمه الله كل العلوم يالو اني اوقات يمياقو اسلمنا ما قيل فيه قال حدثنا اتلي نجري كرسول صلى الله عليه وسلم يتبال نو وما سوى ذلك كزهوچ الله وسواس الشياطين يشيطانوچ ابابال نو بمالت تناجرو مالن امام الشافعي رحمه الله سلاذ يهبابالاتو راسو يا امام الشافعي عالم هونو الناس دمو سلا عبد الله الهراري سيناجرو امام من ائمه اهل الكلام በአለ الكلام ላይ መሪ ነው ስላሉ ኢማሙ ሻፊዒ ደግሞ በዚህ በሰውዬ ላይ ይሳቸው ውሳኔ ኢማሙ ሻፊዒ ቃዲ ቢሆኑ የፍርድ ቤት ዳኛ ቢሆኑ ምን ውሳኔ ይወስኑበት ነበር? እንዲታሰርና በጫማና በጅራፍ እየተገረፈ እኔ ላይ ይቀጣ ሻፊዒ ተከታይ ሊሆን? እነሱ ደግሞ አትራፋ አድርገዋል በግልጽ በዕልም الكلام ላይ አለርኩ በዚህ በምድር ላይ እንደሱ የለም ብለው በግልጽ የተናገሩበት ሁኔታ አለ ማለት ነው። ስለዚህም እርሱ ሻፊዒም አይደለም የሻፊዒ ተከታይም አይደለም አሽዓሪም አይደለም ማለት ነው። እስቲ በፊቂህ ዙሪያ ላይ ምን ይላል አብዱላህ አልሐረሪ እንዴት ነው? ከዛ በፊት ግን ወደ ፊቂህ ከመግባታችን በፊት ኢማሙ ሻፊዒ ምን አሉ? ስለ ሰሃቦች ጉዳይ ላይ ምን አሉ ሲናገሩ? ሌሎችስ ምን አሉ? በሙአውያና በሌሎች ሰሃቦች መካከል የተነሳውን ችግር አስመልክቶ ሰዎች ሲጠይቋቸው ምን አሉ? ትልከ ዲማኡን ጣሃራሃ አላህ አላህ ንጽህና የሰጣት ይሆነች ደም ነች ሳለት በእጅቲሃድ የተነሳ በጥሩ አስተሳሰብ የተነሳ የፈሰሰች አሉና ፈላኑ ለውፉ ቢሃ አልሲነተን ነጅሳ አሉ። በወንጀል የተበከለ የሆነው ምላሳችንን ስለነሱ መነጋገር ብለው ሰሃቦችን በሙሉ እንደሚወዱና እንደሚያፈቅሩ ነገር ግን በሁለቱ መካከል የተከሰተው ችግር ግን በከጅቲሃድ የመነጨ መሆኑን እንደሚናገሩ ከገለጹ በኋላ ምን አሉ? ኢማሙ ሻፊዒ በዚህ መልኩ ነው አቂዳቸው። ልክ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዳሉት لا تصب احد من اصحابي كنيكو የማንንም اصحابዎችን አንዱንም እንዳትሰድቡ ኢማሙ አልቡኻሪ 3673 ላይና ኢማሙ ሙስሊም እንደዚሁ 2829 ቁጥር ላይ ያወጡትን ሐዲስ ማለት ነው። እንደዚሁ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? اللهم علم معاوية الكتاب معاوية نكون صحفنا استمروا والحساب حسابنا ما استمروا وكيه العذاب قالوا عذابنا نطبقوا صحيح ابن حبان تناغروتال امام ابن خزيمة تناغروتال امام احمد في المسند 14ኛው ሙጀለድ ላይ እንደዚሁ 1207 ሐዲስ ቁጥራቸው ላይ ሼክ መሐመድ ናስሩዲን አልባኒም 3227 ላይ ተናግረውታል ማለት ነው። የአላህ መልእክተኛ እንግዲህ አልሙ ሙአውየተል ኪታብ አሉ ሙአውያን ጽሁፍን አስተምረው ወልሂሳብ ወቂህ አልዓዛብ ብለው አዛብን ጠብቀው ብለው ተናግረዋል አይደለም? እንደውም ሙከሱን ኻሉል ሙእሚኒን የሙእሚኖች አጎት በመባልም ይታወቃል ሙአውያ ረዲየላሁ ዐንሁ። لماذا لانه اخ وندم سلوانا نو لمن يوم من المؤمنين ام حبيبه رمله بنت ابي سفيان رضي الله عنهن جميعا يسوا وندم سلنبره عبد الله الحبشي من على جن سيناجر صريح البيان ك 96 اسك 102 لاي سيناجر من على سو እነ ሙዓውያ አለ ሙዓውያ የሚባለው ሰውዬ ካነ የቢዑ ልአውሳነ ሊልወሰኒይነ ፊል ሂንድ ህንድ ሀገር ላይ ጣዖታትን ይሸጥ ነበር። የሽተሪ ብሂ ሰመናን ቀሊላ የዝችን ጥቂት የዝችን የዓለም ጥቂት ዋጋ ለማግኘት ሲል። በነገራችን ላይ እሱ ከአይሁዶች የሚያገኘው ፍራንክና ለእሱ የሚገበርለት በየአመቱ በግልጽ ሙኻበራቶች ያወጡት ትክክለኛ የሆነው ሚአትን ቢልሚአ ያ ግን የሽተሪ ብሂ ሰመናን ቀሊላ አልተባለም። ወአነሁ ላ ወረአ ዒንደሁ አላህን መፍራት የሚባል ነገር የለውም። ወላ ተቅዋ ወካነ የእምሩ ቢአክል አምዋል ናስ ቢልባጢል በሐሰት የሰዎችን ገንዘብ በመመንዘርና በመብላት ላይ ያዝ ነበር። ወአነሁ አመረ ቢቀትል ብኑ ዙበይር አብዱላህ ብኑ ዙበይር ብኑ ልአዋምን እንዲገደል አዟል። ወተቅጢዒሂ ኢርበን ኢርባ አካላቱን እያንዳንዱ በመለያየትም እንዲቆረጥ አዘ ነበር። ወአነሁ ካነ መሊከን ጀባረን ፊል አርዲ በምድር ላይ ዲክታቶር የነበረ ንጉስ ነበር። ስብሓንላህ የእምሩ ቢሰዲ ዓልይ ዓልይን ስደቡም እያለ ያዝ ነበር በማለት ሶሪሑል በያን ስብሓንላህ 96 97 99 እና 102 ላይ በግልጽ ተናግሯል። ኢዝሃሩል አቂደቱ ሱንያ የመጨረሻው እትም ላይ 182 ላይ ማለት ነው በግልጽ ይሄን ነገር ደግሞ ተናግሯል ማለት ነው። ስለዚህም ሰሃቦችን በዚህ መልኩ የሚያዋግዝ ኢማሙ ሻፊዒ ደግሞ አላህ ንጽህና የሰጠው ደም ነው እያሉ የሚያከብሯቸው እንዴት ነው የኢማሙ ሻፊዒ ተከታይ የሚሆነው? ሱብሃንአላህ በጣም ነው እኮ የሚገርማችሁና በጣም ነው የሚያሳዝነው ወላሂ ሱብሃንአላህ። በተለይ ደግሞ እውቀት አለን እሚሉ ሰዎችን ነው እኔ በጣም ማስጠነቅቀው። ምክንያቱም አንድ አቡል ሐሰን አታለክ ነው ይመናሉ ስለ ሙህራኖች ስህተት እና ስለ ተራሶች ስህተት ተናገሩና ولا عجب منهم فانهم من العوام قالوا كترى جمر يونس صوت شجر يلم انما العجب ممن يتشبه بالعلماء وقطع لي مهور ني بلو يميل سونا ويمشي مشي ده انسسا تراسوج غير ابرو يميغواسو يي نو بتام يميدنقني بمالت يناجرو نبر الله سبحانه وتعالى يزن لاچونا ابو الحسنات الكنوي فوائد البهيه لي سيناجرو معلنا እና ዑለሞች እዚህ ዙሪያ ላይ ወይም እውቀት አለኝ የሚሉ ሰዎች በጣም መጠንቀቅ አለባቸው ማለት ነው። በጣም አንድ የሚደንቃችሁ ነገር አለ። አቡ ዙራ አራዚ የሚባሉት ዓሊም ድንቅ የሆነ ቃል ተናገሩ። አልኪፋያ የሚባል መጽሐፍ ላይ ኸጢቡል በግዳዲ የጻፉት 67 አንቀጽ ላይ ሲናገሩ ምን አሉ ኢማሙ አቡ ዙራ ረሂመሁላህ إذا رأيت الرجل ينتقص أحدا من أصحاب رسول الله صلى الله عليه وآله وسلم ما من يهون سلام ملكتنا صلى الله عليه وسلم سويتش ويمدمو بالدربوش سيقول لنا النرسون سيبسا قول الناس السادر كسمى فعلم أنه زنديك زنديك مهونون عرقاقت اوكي وانما ادى الينا هذا القران والسنه يهنني الله تعالى النبي صلى الله عليه وسلم قال يزولن يمطط اصحاب رسول الله صلى الله عليه وسلم بمدر لا ينبروا كواكبتوج يا الله ملكتنا صلى الله عليه وسلم صحابواچ ناتشو وانما يريدون قالوا انذ يكو ينبيون ملكتني صلى الله عليه وسلم بالدربوچي يمسادبوت وسط يميقاطروت علاما ايجرح شهودنا ነው የኛ ምስክሮችን ማናቸው ነብዩን አይተው ምን እንደተከሰተ የነብዩ ሰለላሁ ዐለይሂ ወሰለም አያትና የነብዩ ሰለላሁ ዐለይሂ ወሰለም ሙዕጂዛ ያን ሁሉ የነገሩን እነርሱ ናቸው። የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ፋሲቆች ናቸው ምንም ነገር አያውቁም ስንል ያን የተናገሩትን ነገር ሁሉ ለመናድ የሚሰር ሰራ ነው አሉ። ይህ ብልህ የሆኑት ኢማን ማለት ነው። ዲዩ ዝንዲቅ ማለት ሙናፊቅ ማለት ነው። ማለት ውስጡና ላዩ አንድ የማይሆን ማለት ነው። ለምን ሉፍቱል الكتاب والسنة ቁርአንንና ሐዲስን ሐሰት ሊያረጉ والجرح بهم اولاد جرح የሚደረጉት ሊሰደቡ የሚገባቸው እነርሱ ናቸው። وهم زناديقا እነርሱ ዝንዲቆች ናቸው። ከላይ ሙስሊም መስለው ውስጡን ግን ከሃዲ የሆኑት ናቸው። ልብ በሉ እንግዲህ እዚህ ላይ እንደዛ አይደለም በግልጽ ግን ተናገረ አብደላህ አልሐራሪ ከቅድሙ በተጨማሪ وذكر في صريح البيان ان خالد بن الوليد ኻሊድ ኢብኑ ወሊድ ሙዓውያ ኢብኑ አቢ ሱፊያን ኻሊድ ኢብኑ ወሊድ ምን ተመልከቱ ሰይፉላህ አሉት የአላህ መልእክተኛ እንደውም ምን አሉ ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ እንዳስተያየት ለምን ስልጣን አታሸጋሽግም አሏቸው አቡበክርን የጦር መሪ ለምን አትቀይርም ሲሏቸው ما ينبغي لي ان اغمد سيفا سله الله على الكافرين والمنافقين مالت يا الله ملك صلى الله عليه وسلم سيف الله يا لوتم سيف اني لا اقف على تشلم بلا ملس يسطتن تلكون صحابي منالو خالد بن الوليد معاويه بن ابي سفيان لا يدخلون في الصحابه صحابه يميلوا وسط ايجبون بلا ግልጽ ተናግሯል ማለት ነው ስለዚህ አብዱላህ አልሐራሪ ይህ ነው አላህ ይህን ያህል ክብር የሰጣቸውን ሰሃቦች በዚህ መልኩ ነው የተናገረው እሺ በፈተዋ ሸርዒያ ላይ የተናገራቸው ሐል ኢማሙ ሻፊዒን ያስመስለዋል ወይም ደግሞ እሱ ሲሰጣቸው የነበሩት ሲዝን ሰጡት የነበራቸው የነበራቸው ፈትዋዎችና የኢማሙ ሻፊዒ አንደኛ سئل عن حكم اخذ الربا في لبنان ሉብናን ላይ ሪባ ማዚ ፈቀዳል ተብሎ ተጠየቀ واجاب بانه يجوز ሉብናን ላይ ሪባ በትዙ ችግር የለም بانها دار الحرب አለ دار الحرب ነው የሙስሊም ሀገር ላይ ስለሆነ ብቻ ነው እንጂ የሙስሊም ህግ የሚሰራው ከዛ ውጭ እንደፈለጋችሁ መጠቀም ትችላላችሁ ይሄ እንግዲህ በካሴት በድምጹ የተቀዳ ነው በጣም ይገርማችኋል ያአላህ መልእክተኛ ሰለላሁ ዐለይሂ ወአለሂ ወሰለም ምናሉ الربا 72 بابا نالو ربا የሚባለው 72 በሮች አሉት ادناها تنشو يربا مثل اتيان الرجل امه لك عندون صيافنته لك ناتون እንደሚገናኝ ያክል ነው صيافነቱ ተመልከቱ لك عبد الله الحراري يا الله مرتي صلى الله عليه وسلم بذ ملكو صيافነቱን اخرجه الامام الطبري في الاوسط وهو شيخ حسن بشواهده ትክክለኛ ሐዲስ ነው ሱብሃንአላህ በጣም የሪባን ከባድነት አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ ሲናገሩ ከአንዲት ሪባ ስጋው ላይ ስጋት የሚበቅልበት አሉ ሱብሃንአላህ ሳቸው ሲናገሩ ከብዙ ዚናዎች እንደውም ከ30 ምናምን ዚናዎች ላይ እንደሚበልጥ ጀሪማው ተናግረዋል ከሁሉም ነገር እንደሚበቅ ያአላህ ምርት አላህ ሱብሃነሁ ወተዓላ ራሱ ምን ያአዩሃ ረሱሉ አላቸው እናንተ መልእክተኞች ሆይ ኩሉ ሚነ ጠይባቲ እምትመገቡት ንጹህ ምግብ ይሁን ወአመሉ ሷሊሃ በሁለተኛ ደረጃ እንደገና ተግባራችሁ መልካም ይሁን ያአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ኢነላህ አመረ المؤمنین بما امر به المسلمین አሚን ሌሎች ነገሮች ስላሉ እዚ ላይ ብዙ ሁለተኛ ጀዋዙ ሰሪቀቲ عند الاحباش ሌባነት መስረቅ መለብየት በአህባሾች ዘንድ የተፈቀደ ነው አንደኛ በካሴትና በድምጽ ነው وسئل عن قوم عندهم مزرعه وجيرانهم غير مسلمين مسلم يالهونو سوتشالون تبلو تطيقا قطو زرعهم وبقرهم مالت ينسون ازرعاتاچوننا انسساتوچاچون مسرق انچلالن وي تبلو تطيقا مناله ملس سيسط بليسان واحد يجوز ذلك بشرط ይአላ ተአዲ ሰሪቀቱሁ ኢላ ኢልፍትና ማለት ሸሪጡ ወጃ ሰኒ ፈታው አብዱላህ አልሐራሪ ሁለተኛው ሸሪጥ ላይ ታገኙታላችሁ በተለይ ደግሞ ሶሪያ ሉብናን ያላችሁ ወንድሞቻችን አካባቢ ካላችሁ እንደዚሁ ኸሊጅ አካባቢ ያላችሁ ታገኙታላችሁ ይሄን ነገር ወይም ደግሞ በዌብሳይት ላይ በግልጽ የተናገረው ነገር ነው በጣም ይገርማል እኛ ሰላም ሰዎች ነን ሲል ሰሚረል ቃዲ ለሽፈራው ኒካስቲቱን ሰምቼ በጣም ገርሞኝ ነበር ሙስሊም ላልሆኑ ሰዎች እንጨነቃለን ግን ሙስሊም ያልሆኑ ሰዎች መስረቅ ይቻላል ሲል አብዱላህ አልሐራሪ ሙስሊሙ ህብረተሰብ በገንዘብ እንዲጠቀምና ክርስቲያኑን ለመጉዳት አይደለም ያአብዱላህ አልሐራሪ ፈትዋዎች በሁለት ነገሮች ላይ የተመሰረቱ ነገሮች ናቸው አንደኛ አይሁዶችን በተለይ ሰሃይናዎችን ያስተናግድ የሚችልና በሁለተኛ ደረጃ ሙስሊሞችን ከስነ ምግባራቸው የሚያስወጣ ነው ያአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሲላሉ ሲናገሩ ምናሉ ማን አዛዚ ሚየናሉ በሙስሊም ሀገር ላይ የሚኖርን ሙስሊም ያልሆነን እሱን የረበሸ ፈቀድ አዛኒ እኔን እንደረበሸ ነው وانا حججه يوم القيامه እኔማ አላህ ዘንድ ወደፊት እንጠይቀው ነው ብለው ተናግረዋል እኛ ሙስሊም ያልሆኑ ሰዎች በጥሩ ስነ ምግባራችን ነው የምንቀርበው ነገር ግን እርሱ ሙስሊሞችን ከስነ ምግባራቸው ንጹህ ለማድረግ ጎረቤቶቻቸው ሙስሊም ሳይሆኑ ብዝርፋቸው ይበቃላቸዋል ችግር የለም ወአነ እኔ ለወንድሞቻችን ክርስቲያን የሆኑ ወገኖቻችን ካሉ እናገራለሁ። ኢትዮጵያ ላይ የመጣው ቡድን በዚህ መልኩ ነው ሙስሊሞችን ከስነ ምግባራቸው የሚያስወጣና በሁለተኛ ደረጃ ሰዎች በሰላም እንዳይኖሩ የዛ አይነት ቡድን ነው ተመርጦ ኢትዮጵያ ላይ እንዲስፋፋና እየተስፋፋ ያለ ኢንሻአላህ አይስፋፋም والله غالب على امري ይንዲ በግልጽ የተነገረ ነገር ነው ማለት ነው ሱብሃንአላህ በጣም ይገርማችኋል እና ይሄን ነገር በጣም ልብ ልንለውና ልንጠነቀቅበትም የሚገባ ጉዳይ ነው ሌላው ኢንሻአላህ እስቲ አላህ ሱብሃነሁ ወተዓላ እና ባጭሩ አንድ ሶስት እና ሁለትም የቁርአን አንቀጽ ስለ ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ክብር አላህ ምን እንዳለ ሁለት ወይም ሶስት የቁርአን አንቀጽ ልናገርና የኡስታዝ የጠየቀኝን ጥያቄ ኢንሻአላህ መዋለው ማለት ነው በጣም ይገርማችኋል አላህ ሱብሃነሁ ወተዓላ ሲናገር ምን አለ ሱረቱ ተውባ አንቀጽ 100 ላይ ሲናገር والسابقون الاولون من المهاجرين والانصار كمهاجروچنا كانصاروچ قدمتوچو والذين اتبعوهم باحسان انرسونم اكو بملكامي تكتلواچو معناتن بلا اله الا الله رضي الله عنهم الله سر الناس ودولاچوال ورضوا عنه انرسوم كسر الله ودوال واعد لهم الله لنرسوم ازجاجتولاچوال جنات تجري من تحتها الانهار ከበስተቻቸው ብዙ ጅረቶች የሚፈሱና خالدين فيها እዛውም ውስጥ የሚኖሩ አበደን ምን ጊዜም ذلك الفوز العظيم ليلى الله سبحانه وتعالى سوره الفرح فتح هذا ላይ ሲናገር محمد الرسول الله قال محمد يا الله ملكተኛና والذين امنوا معه እነኛም ከርሱ ጋር አብረው ያመኑት ከማን ከረሱል صلى الله عليه وسلم ጋር اشداء على الكفار በካዲኖች ላይ ብርቱና ሩሃማኡ በይነሁም በመካከላቸው የሚተዛዘኑ ተራሁም ሩክዓን ሱጀደን አለ አህባሾች በሙስሊሞች ውስጥ እሾህና መርዝ ሲሆኑ ሙስሊም ያልሆነ ቡድን ጋር በጣም ጥሩ የሆነ ግንኙነት አላቸው እና ይሄ ከነብዩ ሰለላሁ ዐለይሂ ወሰለም ሱሐባ ባህሪዎች ውስጥ የሚያስወጣባቸው የቁርአን አንቀጽ አንዱ ነው በመጨረሻም ላይ ምን አለ አላህ ሱብሃነ ሊዩጊዙ ቢሂም ልኩፋር ይላል ካዲኑን ያስቆጣባቸው ነው ኢማሙ ማሊክ ምን አሉ فكل من يسب ويؤذي اصحاب رسول الله ينبي صلى الله عليه وسلم صحابه يمربشنا يمسدب يناله نصيب من القران انقص ادلون ياغنياله معناتم ينبي صحابه يميطلا ينبي صلى الله عليه وسلم صحابه يمسدبوا ان كان ينبي صلى الله عليه وسلم غيظ يميذو كافرنتنا الله تناجره يغيظ يغيظ بهم الكفار ليرى الله سبحانه وتعالى سورة الأنصار أنفال لا يتنقرونه إن الذين آمنوا إننا يأمنوا وهاجروا يتسددوا وجهدوا بأموالهم وأنفسهم بنفسه تشونا بقنزلات تشون طرت يارغوت في سبيل الله والذين آووا ونصروا إننا دموا ينبي صلى الله عليه وسلم صحابه كان ستبقوا يتبابروا أولئك بعضهم أولياء بعض رسي برسي قواد دمي تندهونوا نندم يتبابرون تناقوان ብዙ ብዙ የቁርአን አንቀጾች አሉ ይሄንን የሚያመላክቱ እና ኢንሻአላህ ቢኢዝኒላህ ከሰዓቱም አንጻር የተነሳ ኡስታዝ የጠየቁት ጥያቄ ኢንሻአላህ ለጠየቁት ጥያቄን በዚህ ፈጽማለሁ ሱብሃነከላሁሙ ወቢሐምዲክ ላኢላሃ ኢላ አንተ አሽሀዱ አላ ኢላሃ ኢላ አንተ አስተግፊሩከላሁሙ ወአቱቡ ኢለይክ ወሰላሙ ዐለይኩም ወራህመቱላሂ ወበረካቱ ማይካዙ አህበቲ ፊላህ